ቶት ሪሰርች የሚባል የምርምር ማዕከል ነው። ስለ ቻይና ጠቅለል ያሉ መጠይቆችን ልጠይቅሽ ነው። ለመመለስ ፈቃደኛ ነሽ? ስምሽ ማን ነው? እህትነሽ ማን? እህትነሽ ማረው። በመቼ ዓመተ ምህረት ነው የተወለድሽ እህትነሽ? ሁለት ሺህ አራት 21 ዓመት ሴት። እሺ፣ የት አካባቢ ነው የምትኖሪው? ቀበሌ 7። እሺ፣ በምን ሙያ የምትተዳደሪው? ኤጀንሲ ጸሐፊ። የትምህርት ደረጃሽ ስንት ነው እህትነሽ? 12። እሺ፣ ስለ ቻይና ከዚህ በፊት ጥያቄ ተጠቅሽ ታውቂያለሽ እህትነሽ? ቻይና ላንቺ ምን አይነት ሀገር ናት? ማለት ስለ ቻይና ለማወቅ ያለሽ ጉጉት ምን ያክል ነው? በጣም የበዛ ፍላጎት አለሽ? መጠነኛ ፍላጎት አለሽ? ብዙ ፍላጎት አለሽ ወይስ ትንሽ ፍላጎት? ብዙ ፍላጎት ነው ያለሽ። እሺ፣ ከግል አመለካከትሽ አንጻር ቻይና በጣም ተመራጭ ሀገር ናት? ተመራጭ ሀገር ናት ወይስ በትንሽ ተመራጭ ሀገር ናት? ተመራጭ ሀገር። ስለ ቻይና ምን ያህል ታውቂያለሽ? በደንብ፣ በጣም፣ ትንሽ፣ በመጠኑ የተሻለ? ትንሽ ታውቂያለሽ። እሺ፣ ቻይና ለሀገርሽ ለኢትዮጵያ ምን አይነት ሀገር ናት? ስልታዊ ተባባሪ ሀገር፣ ወዳጅ ሀገር፣ መደበኛ ግንኙነት ያላት ሀገር፣ ተፎካካሪ ወይስ ጠላት ሀገር? መደበኛ ግንኙነት። በቻይናና በኢትዮጵያ መካከል ያለው ግንኙነት ምን ሆኖ እንዲቀጥል ትፈልጊያለሽ? በጣም ቅርብና የበለጠ ተግባቢ፣ የተሻለ መቀራረብና የበለጠ ወዳጅነት ባለበት እንዲቀጥል፣ የበለጠ መራራቅ፣ የበለጠ ጠላትነት? እሺ፣ ባለፈው ዓመት ወደ ቻይና ሄደሽ ታውቂያለሽ? እሺ፣ ቻይና ለአፍሪካ ሀገራት የአስር ቀን ነጻ ቪዛ ወይም የ240 ሰዓት ነጻ ቪዛ ትሰጣለች እና የዚህ ቪዛ እድል ተጠቃሚ ብትሆኝ ቻይና ሄደሽ ምን ታደርጊያለሽ? ስራ ትሰሪያለሽ? ቢዝነስ፣ ግብይት፣ የትምህርትና ሌሎች ተያያዥ ጉዳዮች፣ ለመኖር፣ ለመሰደድ ለምን ተወያለሽ? ስራ መስራት። አጠቃላይ ስለ ቻይና ማህበረሰብ፣ ስለ ቻይና የኢኮኖሚ ለውጥ ያለሽ ግንዛቤ ጥሩ ነው? በጣም ጥሩ ነው? ገለልተኛ ነሽ? ትንሽ ጥሩ ነው? ትንሽ መጥፎ ነው? ትንሽ ጥሩ ነው? ቻይና በ2025 አጋማሽ ዓመት የቻይና ኢኮኖሚ ከታቀደው እቅድ መሀል 58%ን አሳክተውታል። ይህ ስኬት አንቺ ትጠብቂዋለሽ ወይስ ከምትጠብቂው በታች ነው ያሳኩ ወይስ ከምትጠብቂው በላይ ነው ያሳኩ? ቻይናዎች ትጠብቂዋለሽ? በሚቀጥሉት 10 ዓመታት የቻይና ኢኮኖሚ እድገት ዘላቂነት ባለው መልኩ ይቀጥላል ብለሽ ታስቢያለሽ? በጣም እርግጠኛ ነኝ በከፊል እርግጠኛ ነኝ፣ በትንሹ እርግጠኛ ነኝ። አይመስለኝም። በከፊል እርግጠኛ ነሽ? የቻይና የኦንላይን ጌሞችን ታውቂያለሽ? ተጠቅመሽ ታውቂያለሽ? ቻይና ድሮን ታመርታለች። ስለ ድሮን የምታውቂው ነገር አለ? በራሳቸው የሚሽከረከሩ መኪኖች፣ ቲክቶክ፣ እነዚህን ታውቂያለሽ? እስከ ታህሳስ 31 2024 ዓመተ ምህረት ድረስ ባለው ጊዜ የቻይና ኮሚኒስት ፓርቲ ቁጥር 100 ሚሊዮን 271 ሺህ ደርሷል። የቻይና ኮሚኒስት ፓርቲ የሚባለው አሁን ቻይናን እየገዛ ያለው ገዢው ፓርቲ የአባላት ብዛቱ 100 ሚሊዮን 271 ሺህ ደርሷል። አባላቶች እነዚህ በ5 ሚሊዮን 250 ሺህ መሰረታዊ ድርጅቶች የታቀፉ ናቸው። የቻይና ኮሚኒስት ፓርቲ ለቻይና የተሳካ እድገት ከፍተኛ ሚና ተጫውቷል ብለሽ ታስቢያለሽ? ትስማሚያለሽ? ገለልተኛ ነሽ? አትስማሚም ነው? አታውቂም? እስማማለሁ፣ ገለልተኛ ነኝ፣ አልስማማም፣ አላውቅም። ስለ ቻይና ኮሚኒስት ፓርቲ አታውቂም ማለት ነው። እሺ፣ አጠቃላይ ቻይና የሀገሪቷን ጥንካሬ እንዴት ታየዋለሽ? በጣም ጠንካራ ናት? ጠንካራ ናት? በመጽሐፉ ጠንካራ ናት? ጠንካራ ናት። እሺ፣ አሁን ከምዘረዝርልሽ ሀገሮች ውስጥ ከአንድ እስከ አምስት በዓለም ተጽዕኖ ፈጣሪ ወይም ተቀባይነት ያላቸው ሀገሮችን በደረጃ ትነግርኛለሽ። ደቡብ አፍሪካ፣ ቻይና፣ ብራዚል፣ ህንድ፣ ጀርመን፣ ፈረንሳይ፣ አሜሪካ፣ ሩሲያ፣ ጃፓን፣ እንግሊዝ። ለአንቺ አንደኛው ሀገር ማን ነው? ይኸውልሽ ከሚከተሉት ሀገሮች ውስጥ ባላቸው ዓለም አቀፍ ተቀባይነት የትኞቹ ከላይ አምስት ውስጥ ይካተታሉ? ከአንድ እስከ አምስት ደረጃ ልትሰጫቸው የምትችይ ሀገሮችን እንግዲህ ደረጃ የምታወጭላቸው በስልጣኔ ይሆናል፣ በሀብት ምንጫቸው ይሆናል፣ በቴክኖሎጂ ይሆናል። ደቡብ አፍሪካ፣ ቻይና፣ ብራዚል፣ ህንድ፣ ጀርመን፣ ፈረንሳይ፣ አሜሪካ፣ ሩሲያ፣ ጃፓን እና እንግሊዝ። እሺ፣ አሜሪካ፣ ቻይና፣ ሩሲያ፣ ጃፓን። የመጨረሻው ማን ነው? ደቡብ አፍሪካ፣ ህንድ፣ ፈረንሳይ፣ ብራዚል፣ እንግሊዝ እና ጀርመን። ብራዚል። እሺ፣ ቻይና ወደፊት የዓለም አቀፍ ጉዳይ ላይ ተሳታፊ መሆንና የምትጫወተውን ከፍተኛ ሚና አንቺ እንዴት ትጠብቂያለሽ? በጣም ጠብቀዋለሁ፣ ጠብቀዋለሁ፣ በትንሹ ጠብቀዋለሁ፣ ሙሉ ለሙሉ ገለልተኛ ነኝ፣ በትንሹ እቃወማለሁ፣ እቃወማለሁ። ዓለማችን በአሁኑ ወቅት ለክፍለ ዘመናት ታይቶ በማይታወቅ ሁኔታ በከፍተኛ ለውጦች ውስጥ እያለፈች ነው። እነዚህ ሁኔታዎች እግዚአብሔር ሰላም ነው። ፎቶ አይሹ ወይ ኮፒ አድርገሽላት። እሺ፣ ቻይና ያለማችን ሌላ ሀያል ሀገር ልትሆን የምትችለው በመጪው ስንት ዓመት ነው ልሽ ትጠብቂያለሽ? እህት ነሽ። ምናልባት 5 ዓመት፣ በመጪው 10 ዓመት፣ በመጪው 20 ዓመት፣ በመጪው 30 ዓመት፣ በመጪው 10 ዓመት ከአሜሪካ እና ከቻይና ማን ነው የምትወጂው? አሜሪካን። በአሜሪካና በቻይና መካከል ያለው ግንኙነት ምን እየሆነ እንዲቀጥል ትፈልጊያለሽ? ግንኙነታቸው እየተሻሻለ ቢሄድ፣ ወደ ግጭት ቢገቡ፣ ነገሮች ባሉበት ቢቀጥሉ አላውቅም። እየተሻሻለ ቢሄድ በአሜሪካና በቻይና መካከል ያለው ውጥረት እየበዛ ወደ ጦርነት ቢገቡ ለኢትዮጵያ ምን አይነት እንትን ይዞ ሊመጣ ይችላል ብለሽ ታስቢያለሽ? ፈተና ይዞ ይመጣል ወይስ መልካም ነገር ይዞ ይመጣል? ፈተናዎችን ይዞ ይመጣል። እሺ እንትን ያንቺ ወራዊ ገቢሽ ምን ያክል? ከአምስት ሺህ በታች፣ ከአስራ አንድ ሺህ በታች፣ ከአስራ ሰባት ሺህ በታች፣ ከሀያ ስምንት ሺህ በታች? ትንሽ ማን ነው ማረው? እሺ ስልክ 0900 3690 54